እናት ይሄ ሰው የምንም ያስቀምጠን እንኳን ቻልም ሰፈራችን ጣነባ እኮ ድራሹን ያጥፉልን ምን ችግር አለው ቀላል እኮ ነው እኔ አልኳት ነገር ጠብ እንደማትል ታውቂያለሽ አውቃለሁ ታዲያ የፊታችን ማክሰኞ ከቤቱ ሬሳው ተጎትቶ ሲወጣ ታያለሽ ማክሰኞ ከቤቱ ሬሳው ካልወጣ እጣን ሳይሆን የሚጨስልኝ ኩበት ነው የሚጨስልኝ እሰ ባቴ እሰ ማክሰኞ ትሞታለህ ተብሎ አልነበረም እንዴ? እኔ? አዎ አንተ። እኔ አልሞትም። እንዳልሞት እግዚአብሔር የትንቢትን ቃል ሰጥቶኛል። እግዚአብሔር ደግሞ በእኔ ጀመረውን እስኪጨርስ ድረስ ደግሞ አርፍ። እኔም ደግሞ አልሞትም። I'm not gonna get it. I know you're here, Joro, yes, and my, the lads, I know you're here, Joro, yes, and my, the chimper, I get in the year, nigger, such a resarf, Mixiami, the chimper, I get in the year, nigger, such a resarf, Mixiami. I know you're here, Joro, yes, and my, and that I know you're here, Joro, yes, and my, I want to marry the water, I know you're here, Joro, yes, and my, but you're very good, me, any nigger, such a resarf, Mixiami, but you're very good, me, any nigger, such a resarf, Mixiami. Let's look on the girl. Thank you. I told me that I'm not getting to be a civil.